ومن أظلم ممن منع مساجد الله أن يذكر فيها اسمه وسعى في خرابها أولئك ما كان لهم أن يدخلوها إلا أولئك ما كان لهم أن يدخلوها إلا خائفين لهم في الدنيا خزي ولهم في الآخرة عذاب عظيم ولله المشرق والمغرب فأينما تولوا فثم وجه الله إن الله واسع عليم وقالوا اتخذ الله ولدا سبحانه بل له ما في السماوات والأرض كل له قانتون بديع السماوات والأرض وإذا قضى أمرا فإنما يقول له كن فيكون وقال الذين لا يعلمون لولا يكلمنا الله أو تأتينا آية كذلك قال الذين من قبلهم مثل قولهم تشابهت قلوبهم قد بينا الآيات لقوم يوقنون إنا أرسلناك بالحق بشيرا ونذيرا ولا تسأل عن أصحاب الجحيم مايك فري ممن منع مساجد الله يا الله المسجدوج ككلكلسو يا بلت قفنيا ما انو اي يذكر فيها اسمه سموتو اندايودسبت سمو اندايودسباتو وسعى في خرابها لبلشتاچو يتنكساكسه كونهسو يا بلت بدلنيا ما انو أولئك نزا سووج ما كان لهم أن يدخلوها راساتهم مسجدوس جوت مقبات آيهون اللاتهم نبر إلا خائفين إيفروا كالغون بستكر لهم في الدنيا خزي لنسو بدنيا لاي وردت اللاتهم ولهم في الآخرة عذاب عظيم ለነሱም በአኺራ ታላቅ ቁጣት አላቸው ይላል ታማኝ ወስተኛ ያስለኝ ወለላህ المشرق والمغرب مشرق النام رابع الله ናቸው ولله والمغرب فأينما تولوا فثم وجه الله مسراكنا مئراب يا الله ناتشو وديتم بتزوروا يا الله أقطعتها الزانو إن الله واسع الله وكتسفنو عليم أواكينو وقالوا اتخذ الله ولدا. الله لجن يا زالو سبحانه ترات يتقباو يهن بل له ما في السماوات والأرض يلكو نسبة سمايات بمدر يالو هلو يسونو كل له قادتون هلوم لسو تازاجوش ناتشو بديع السماوات والأرض سماينا مدرن بدنك هنيتا ياسقينينو وإذا قضى أمرا عند النقر يفرد قزي فإنما يقول له كن لسو هوني لوال فيكون كالزام هي هنا. وقال الذين لا يعلمون نزا يما يوقوتوا آلوا لولا يكلمون الله الله منه إنيانا ينقر النمال أو تأتينا آية ويم تأمر ودنيا لمنات متام كذلك قال الذين من قبلهم مثل قولهم نزاك بفتاتشو ينبروتم اندزه ينسونو نققر يمسلك آل تناقروال تشابهت قلوبهم قلبو تشاتشو تمساس لوال قد بينا الآيات لقوم يوقنون رقيت أن يالون سوج تأمراتو تشاتشنن بقلس أبرار تنال إنا أرسلناك بالحق إنيا أنتن وأنت لكنال بشيرا أبصارنا ونذيرا أستنكاكي أدرقا ولا تسأل عن أصحاب الجحيم سلا إسات قادوش أنت أتتيكم ولن ترضى عنك اليهود ولا النصارى يهودوشنا نصارى وش كانت لا يودهم حتى تتبع ملتهم من قد أجون اسكم التكت الدرس قل إن هدى الله هو الهدى يا الله هدايا ويم يسوما كانت تككلن يوصن ولئن اتبعت أهواءهم زنبالي وچاچون في اللاغوت وچاچون بتكتل لبولداتون بعد الذي جاءك من العلم كزا ودانتك متطوق كتبه على السنت تهيانن سميت بتكتل ما لك لانتم يله من الله كالله بكل من ولي ولا نصير ودا جنا ردات يلهم كسو ليادنهم مثل نو انذيه يتملكتناچو ويم دمو قال بقال ترغمون ياينو ترغماچون ياينو اناقصوچ አያሌ ቁም ነገሮችን ያዙ አናቅጾች ናቸው በተቻለ መጠን ለማብራራት ሞክራለሁ ومن اظلم ممن منع مساجد الله ان يذكر فيها اسمه يا الله المسجدوች በውስጣቸው ስሙ እንዳይወደስባቸው ከከለከለ ሰው የበለጠ ግፈኛ ማን አለ አለ ማንም የለም በመስጂድ ውስጥ አላህ በሚወደው መልኩ ኢባዳ እንዳይደረግ ከሚያሰናክልና ከሚያደናቅፍ አካል የበለጠ ظالم የለም ጥያቄው استفهام بمعنى الانكار والنفي ነው ሚሉት ዑለማዎች ይሄ መልስ እንዲሰጠው የቀረበ ጥያቄ ሳይሆን ከነዚህ የበለጠ ለመሆኑ አለ ወይ ሲባል በጭራሽ የለም የሚል መልእክት ያዘ ነው አያው እንግዲህ ማንኛውንም يا الله ان مسجد عباده عند يدرك بث ميكلكلن كله يملكطال جن يوردو بمن سبب نو بميلو مفسروت يتلايت نتانا يسطوال وانا وانا ولت قولوچ قالو كنجا ماكل ايي ايا ميملكتو نصاراوچن نو بيت المقدسن አቆሽሸው ኢባዳ እንዳይደረግበት አድርገው እንደውም كانوا يطرحون في بيت المقدس ቆሻሻዎችን ይወረውሩ ነበር ويمنعون الناس ان يصلوا فيه ሰዎችም እዛ መስጊድ ውስጥ እንዳይሰግዱ ያደናቅፉ ነበር ስለዚህ بيت المقدس بنبي الله ابراهيم ويمدمو بيعقوب اج يا الله عبادة لدرق بيت على التوحيد يتقنباون بيت እነኚህ ሰዎች ኢባዳን እንዳይደረግበት አድርገዋል። ስለዚህ ومن اظلم ممنع مساجد الله من لو سنة سنة ملكته قال قتادة رحمه الله اولئك اعداء الله النصارى حملهم بغض اليهود على ان اعانوا بخت نصر البابلية المجوسية على تخريب بيت المقدس نزيه يا الله تعالى ونوت نصارى وجه ليهودا يالاچو طلاچا يغارا طلاتاچو يهونون يمجوسا امنت الراماج بخت نصر يتبالون يبابل نغوس አግዘው መጥቶ ቤተ መቅደስን እንዲያፈርስ ያደረጉ ናቸው ነሱን ነው ወማ አዝለሙ ምመን ሐሰጅድ الله ሚለው ስለዚህ ወሳዐ في خرابها ማለት በዚህ መልኩ ስንሄድ ቤቱ ራሱ እንዲፈርስ ያገዘ ማለት ነው እንግዲህ ዛሬም እንደዚህ የሚሰሩ ሰዎች ፍንትው ብሎ ይስተዋላሉ وقال السدي كانوا ظاهروا بخت نصر على خراب بيت المقدس حتى خربه وامر ان يطرح فيه الجيف بيت المقدس انديفرس مختنصر يتبالون يا بابلون النغوس ياغزو ناتشو ننيي سوت الامام السدي اند فسروت مالنا በጣም ይቅርታዚ ትንሽ ችግር ገጥሞኝ ነው ሶብሩልኝ ናቸው ነሳራዎች ናቸው የሚል ነው ይሄ ቃል አንዱ ቃል ያዘው ሌላኛው ቃል ደግሞ ያው የሁዶች ራሳቸው ለገው መልኩ አምልኮ ያከናውኑበት ሳይሆን ለተለያየ የሽርክ አይነት ተጋልጠው ስለነበረ ነው والقول الثاني ليلو ሁለተኛው قول ابن كثير عند تذكرت ما رواه ابن جرير عن ابن زيد قال هؤلاء المشركون الذين حالوا بين رسول الله صلى الله عليه وسلم يوم الحديبية وبين ان يدخلوا مكة انذا مشركوች ናቸው እቺ አያ የምትመለከታቸው ነብዩ صلى الله عليه وسلم كهجرة በስድስተኛው ዓመት ከመዲና ወደ መካ 100 ማን ነው 1400 ሰሃቦቻቸውን እስከ 500 ገደማ የሚሆኑ ሰሃቦቻቸውን ይዘው ለዑምራ ብለው ሲመጡ ሁዴቢያ የተባለች የውሃ ምንጭ አጠገብ አሰናክለው የዛን አመት እንዲመለሱ አስገደደዋቸዋል። ሌላ ምንም አላማ እንደሌላቸው ያወቁ ለዑምራ እንጂ ለምንም እንዳልመጡ ማለት እዛው ሁዴቢያ ላይ ይዘው የመጡትን ሀዲ አርደው ከሙሽሪኮች ጋር እንዳውም የ10 ዓመት ስምምነት የሰላም ስምምነት ፈርመው ነበር የተመለሱ ነብዩ ሰለላሁ ዐለይሂ ወሰለም። በዛን ሰዓት ምንድነው ያሉት? ማ ካነ አሐዱን ይሰዱ عن هذا البيت ማንም ሰው ከዚህ ቤት ላይ አይከለከልም ነበር። እኛ ሙስሊሞች ምን ነው ተከለከል? وقد كان الرجل يلقى قاتل ابيه واخيه فلا يصده አንድ ሰው ያባቱን ገዳይ የወንድሙን ገዳይ እንኳን ሲያገኝ حرم ላይ ምንም ነገር አያረጋውም ነበር አያሰናክለውም ነበር ለዑምራ ስኮታ ለሐጅ ስኮታ ድረስ ለምን ሲሏቸው فقالوا لا يدخل علينا من قتل آباءنا يوم بدر وفينا باق አባቶቻችንን የበድር ለት የገደለ ሰው ወደኛ አይገባም በእኛ ውስጥ ህይወት ያለው እስካለ ድረስ አሉ። የበድር ለት ራሳቸው ናቸው እንግዲህ 400 ኪሎ ሜትር በላይ ገስግሰው በጠባጫሪነታቸው ወደ መዲና ሄደው ራሳቸውን ለመከላከል ሲሉ ነው ሙእሚኖች የተወሰኑ ሰዎችን ይዛለት ይገደሉት። እንግዲህ መናዓ መሳጅድ الله የተባሉት ቁረይሾች ናቸው ማለት ነው። በዚህ አይነት ሁለቱን ነው የተከሰቱት ኢብኑ ከፊር رحمه الله። ነገር ግን ቁርአኑ የግድ ከአንድ ሰበብ ጋር አይተሳሰርም። መስጂዶች የተገነቡት ለምን እንደሆነ ቁርአን ተናግሯል። في بيوت اذن الله ان ترفع ويذكر فيها اسمه يسبح له فيها بالغدو والآصال رجال لا تلهيهم تجارة ولا بيع عن ذكر الله. الله كفن دي الدرقو سمون دي ودس باتشو بعززاتشو بفكر باتشو بيتو جست نقدنا قبيا ما يتعللاتشو شياج ما يتعللاتشو قبزوش الله أن يودسان لولا ليلة سورة غير ما سيزي على ما من دنو أن يذكر فيها اسم الله عز وجل الله اسم يتذكر بدنا النسو يهوبلون يعزان سمن ويودسين برد قريش وجمع لنا عمارة المسجد مسجد ما جنبات دنقاون بمكمر بتشا أي كيني ወይም ደግሞ ግንቡ በአማራ ሁኔታ እንዲገነባ እንዲጠበቅ በማድረግ ብቻ አይደለም። አላህ በቁርአኑ ይሄንን ነገር ለይሳ ምንድነው ያለው? አጅዓልቱም ሲቃያተ አልሐጅ ወዒማራተ አልመስጂድ አልሐራሚ ከመን አመነ ቢላሂ ወልየውም አልአኺር ሐጃጆችን ማጠጣትና መስጂዱን መንከባከብ በአላህና በመጨረሻው ቀን እንዳመነ አድርጋችሁ ታስቡታላችሁ ወይ? ይሄ እኮ ለእናንተ የሚገባም አይደለም በሰራችሁትም ተቀባይነት አታገኙም ብሎ ነው የሚናገረው ማለት ነው። انما يعمر مساجد الله من امن بالله واليوم الاخر እነኚ ሰዎች ይሄ አያ በቀጥታ ይመለከታቸዋል። ነሳራዎችም ሆኑ ቁረይሾችም ሆኑ ከዚያ በኋላም በአላህ መስጂድ ውስጥ አላህ በሚፈልገው መልኩ ዒባዳዎች እንዳይደረጉ የሚያስተናክል ሁሉ አዝለሙ الناس ነው ማለት ነው። ሰዎች ሁሉ ግፈኛ بنص القران الكريم الله በግልጽ እንዳስቀመጠው سورة البقرة 114 ላይ وسعى في خرابها በመስጂዱ ብልሽት ላይ የገሰገሰ የተንቀሳቀሰ አለ። ምን ማለት ነው መስጂዱ ማበላሸት ማለት? عن ابن عباس ان قريش منعوا النبي صلى الله عليه وسلم الصلاة عند الكعبة في المسجد الحرام ከዓባ ዘንድ መስጂድ አልሐራም እንዳይሰግዱ ከለከሏቸው። ያ ነው ኸራም ማለት። فانزل الله ومن اظلم من منع مساجد الله يذكر فيها اسمه والا خراب ያለው ማፍረስ ግንቡ ማፍረስ ከሆነ ቁረይሾች ግንቡን አላፈረሱ። ስለዚህ አያው ሩሞችን ነው የሚመለከተው የሚለው ቃል ابن جرير ይሄንን መረጡ። ሮሞች ነሳራዎቹ ቤተ መቅደስን ለማፍረስ ሰበብ ስለሆኑ ማለት ነው። ኢብኑ ከፊር ግን ይሄን ይخلፉና قلت والذي يظهر والله اعلم القول الثاني كما قال ابن زيد فانه تعالى لما وجه الذم في حق اليهود والنصارى شرع في ذم المشركين الذين اخرجوا الرسول صلى الله عليه وسلم واصحابه من مكه ومنعوهم من الصلاه في المسجد الحرام ለኔ ግልጽ ሆኖ የሚታየኝ በዚህ አያ ላይ አሉሳቸው ሙሽሪኮችን መውቀስና የነሱን ጥፋት መተንተን ውስጥ ነው የገባው። ሙሽሪኮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ከመካ አባረዋል የዛው ነዋሪና የዛው ተወላጅ ሆኖ ይያለ ሙስሊም ስለሆኑ ብቻ እንዲለቁ ተገደዋል። እዛ አካባቢ እንዳይሰግዱ ድሮም ከሂጅራ በፊት ይከለክሏቸው ነበር። እዚህ እነሱን ይመለከታል ነው ቁረይሾች ከዓባን አላፈረሱም ሩሞች ቤተ መቅደስን እንዳፈረሱት የሚለው ማፍረስ ማለት ግንቡን መገርሰስ ሳይሆን ውስጡ የሚሰራውን ቁም ነገር ማበላሸት ነው። فأي خراب أعظم مما فعلوا ቁረይሾች ከሰሩት የበለጠ خراب ከቶም የለም። የአላህን መልእክተኛ ሰሃቦችን አባረው ያንን የአላህ ቤት በተውሂድ ላይ የተገነባውን ጠሂራ ቤት ያለ الطائفين والعاكفين ተብለው ኢብራሂም እና اسماعيل ታዞ የገነቡትን የጣዖት መከማቻ የሽርክ ማዕከል አድርገው ከማበላሸት የበለጠ ምን ሊመጣ ነው? كما قال تعالى وما لهم الا يعذبهم الله وهم يصدون عن المسجد الحرام من على الناس من تغينتላቸው الله ما يقطعቸው كمسجد الحرام سوون ያሰናከሉ ብሎ ይገልጻል። وقال تعالى هم الذين كفروا وصدوكم عن المسجد الحرام والهدي معكوفا ان يبلغ محله ان الصناعه كفروت ان انتم كمسجد الحرام يا سماكلو ሀዲም ተሰንክሎ ቦታው እንዳይደርስ እንቅፋት የሆኑና የከለከሏል። وليس المراد من عمارتها زخرفتها مسجد من كباكم مالك الديكوريشن ما سامر عدلم هون زاري يا اخر الزمان فتنا مسجد مستقبطو يكلمو ما مار يمبراتو اتشو عينتو يمن طافو عينت بقر قد دولا يتصافو نقروش ناتشو انيان تكرة تاتشن ميسبو سبحان الله عجائب يالو مسجد تزران لالا يمسجدكم نقرو قن يا عدلم برقد تنكرر قو مسرات شكر يلو برجم زمي ረጅም እድሜ እንዲያገለግል ግን ይሄ በዲኮሬሽኑ ማሸብረቁ እሱ አይደለም ውስጡ የሚሰራው ቁም ነገር ነው የመስጂድ ዒማራ ማለት ነው اولئك ما كان لهم اي يدخلوها الا خائفين እነዚያ ማለትም እነዚህ ሙሽሪኮች ወደ መስጂድ አልሐራም እየፈሩ እንጂ መግባት የማይገባቸው እነሱ ነበሩ አለ ይሄ خبر ነው ግን معناው ትዛዝ ነው ማለት ምንድን ነው እናንተ አላህ መስጂድ አልሐራምን ለማስተዳደር እድሉን ከሰጣችሁ ላትመኪኑ ሃኡላኢ አልሙሽሪኪን ሚን ድኹሊሃ ሙሽሪኮች ወደ መስጊድ እንዲገቡ አትፍቀዱላቸው እነሱ ናቸው መከልከል የሚገባቸው ኢላ ተሕተ አልሁድነቲ ወልጅዝያ በስምምነትና ጅዝያ ለመክፈል ተስማምተው ካልሆነ በስተቀር ነሳራዎችም የሆኑ የሁዶችም እንደዛው ማለት ነው ማዕናው አሉ ለዚህ ማብሎ ነብያችን ሰለላሁ ዐለይሂ ወሰለም ከሂጅራ ስድስተኛው አመት ይሄ መሰናክል ገጥሟቸው በስምንተኛው አመት መካ ተከፈተች በዘጠነኛው አመት አቡበክርን የሐጅ አሚር አድርገው ሲልኩ ትዕዛዝ አብረው ልከዋል ምን የሚል አላ ላ የሁጀነ በዕደል ዓም ሙሽሪክ ከዘንድሮ አመት በኋላ ሙሽሪክ ሐጅ እንዳያደርግ ወላ የጡፈነ ቢልበይት ዑርያን ራቁቱን የሆነ ሰው ደግሞ ካዕባን እንዳይጠውፍ አሉ ድሮ በራቁታቸው ነበር የሚጠውፉት እንደውም ወንጀል የሰራንባትን ልብስ ለብሰን ጠዋፍ አናደርግም ብለው ከላያቸው ወራውረው እንደ ብድ ሆነው ይጠውፉ ነበር ማለት ነው ይህን ከለከሉ ወመን ካነ ለሁ አጀሉን ፈአጀሉሁ ኢላ ሙደቲህ እንግዲህ አንዱ ተፍሲር ይሄ ነው ማ ካነ ለሁም አየድኹሉሃ ማለት ላ ቱመኪኑሁም ምን ድኹሊሃ ማለት ነው ወቃለ ባዕዱሁም ማ ካነ የንበጊ ለሁም አየድኹሉ መሳጅድ አላህ ኢላ ኻኢፊን على حال التهيب وارتعاد الفرائس من المؤمنين مؤمنوچن فرتو اغراچو يتنقدقته قالهون بستقر عند لب الله مسجد است گبتو شابكو لذاهم بالبيت هونو منور ايگباچو نبر ايه ملتاچو ايدلم معناته وقيل ان هذا بشاره لو دمو ما كان لهم يدخلوا حاملو مسلموچن ودفيت ابشرو بجاچو تهونالج يعني گزي مشرك ከገባ እንኳን እየፈራ ራሱን ደብቆ ያልሆነውን ሆኖ ሙስሊም መስሎ እንጂ ዘት ቦታ ድረስ የማይችልበት ጊዜ ይመጣል ብሎ እየነገራቸው ነው ማለት ነው። ያም ተከሰተ። እስካሁንም ድረስ ወደ መካ ቀረብ ስትሉ መንገድ ራሱ የሙስሊሞችና የካፊሮች የተለያየ ነው። መከቱ ለሙስሊሚና فقط ملتهفت على بكتتها እዛ ቦታ ላይ ደረሰው ምን አይነት ስሜት እንደሚሰማው አላውቅም። እኔ የመጀመሪያ ዘይ ደረሰው ጊዜ ሳላስበው ነው ከምባይ ነው እንትን ያለኝ የቀደመኝ ያ ሁሉ ዚክራያት ረሱላህ ሰለላሁ ዐለይሂ ወሰለም የሙእሚኖቹ ይመጣብሃል ማለት ነው። አጠቃላይ እንደውም ጀዚረት አልዓረብ ውስጥ ይሁዳና ነሳራ ሙሽሪክ እንዳይኖር ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ወማዛካ ኢላ ተሽሪፉ አክናፍ አልመስጂድ አልሐራም የመስጂድ አልሐራምን አቅጣጫዎች አላህ ለማጽዳትና የተውሂድ ሰዎች ብቻ መናሃሪያ የዒባዳ ቦታ እንዲሆን ፈልጎ ነው። የመጨረሻው ነብይ ዛላይ ልቋል የመጀመሪያው መስጂድ ነው እና አወለ ቤትን وضع للناس الذي ببكه ነው ስለዚህ ክብር ይገባዋል ولهم في الاخره عذاب عظيم እነዚህ خائفون እንጂ መግባት የለባቸውም በዱንያ አኺራ ደግሞ ትልቅ ናት ተጠብቃቸዋል አለ ለምን لانهم انتهكوا حرمات الله تبارك وتعالى الله يكبره النجر يا كبره النجر يا بيت المقدس حكمهم عند الزهون اهل الشرك اللي جابوا اي كبام اهم سلام المسجد مجمريا لمن تناغره انجدي القران انغاغره لين طببنا ስለ ካዕባና ስለ ቂብላ መቀየር ሊያወራ ስለፈለገ ይሄ እንደ መንደርደሪያ ነው። ስለዚህ ምን አለ ወለላህ المشرق والمغرب ምስራቅም ሆነ ምዕራብ ያላህ ነው ከዕባም ሆነ ሌላ አቅጣጫ አጠቃላይ ያላህ ምድር የሱ ነው ዓለም በአጠቃላይ የሱ ነው فأينما تولوا وديتم بتزوروا فثم وجه الله يا الله قبلانا إن الله واسع الله أوقاته سفينه ويبدو شروطه سفينه واسع فضله وإن واسع علمه واسع كرمه ليون جلال إيه لمن دنو من دنو إيه آية لأستلال في فلقة وملغم ستنتنو نبي صلى الله عليه وسلم مكة يالو ወደ ቤተ መቅደስ ዙሮ ይሰግዱ ነበር ግን ወደ ቤተ መቅደስ ቢዞሩም ከዕባን በቤተ መቅደስና በስታቸው መሐከል ስለሚያረጉ ወደ መዲና ሲሄዱ ግን አቅጣጫው የተለያየ ስለሆነ ወደ ቤተ መቅደስ ሲሰግዱ ቆዩ ወደ ቤተ መቅደስ ማለት ነው እና አብሽር ወደ ቤተ መቅደስ ብዞርም አላህ አዞህ ነው የዞርከው ወደ ካዕባ ቢቀይርህም አላህ አዞህ ነው የምትቀይረው ወለላህ المشرق والمغرب ምስራቁም ምዕራቡም ያአላህ ነው አላቸው ማለት ነው ባለፈው ስለ ነስኽ የሚናገሩ አያ የሚናገር አያ ተመረናል ማን ነስኽ ምን አያት ነው ንስያ ነት بخير منها او مثلها ሚሎ የመጀመሪያ በቁርአን የተደረገ የህክም ነስኽ የቂብላ ጉዳይ ነው طالب ابن عباس كان اول ما نسخ من القران القبلة ማለት በርግጥ በቁርአን ወደ ቤተ መቅደስ ዙራችሁ ስገዱ የሚል የለም በሐዲስ ነው እንጂ መጣው ግን ቁርአን ያ ህግ እንደነበረ ተቆሟል ምን አለ ወደፊት እንደምናገኘው قد لا تقلب وجهك في السماء فلنولينك قبلة ترضاها في طيب سماء يقطعها الزوارون يايينونا ودم تدو قبلة نازور حالنا علاچو ود ليلى نبر يزورو تنبرو معناتنا بحديث دمو البخاري نبر ليلى وندم تاو ود بيت المقدس يزورو نبر معناتنا انا يام الله عزهونه يدركه وتقبايلنت حقينطال اهونم دغمو ወደ ፈለግነው እናዞራለን ግን በአላህ ተዛዝ ነው ስለዚህ ፈተም ወጅሁላህ አላቸው ማለት ነው ወደ ቤተል መቅደስ እንዲዞሩ ያደረጋቸው ህክማ አለው ይሁዶችንም ሊፈትን ሙሽሪኮችንም ሊፈትን ሙእሚኖችንም ሊፈትን ፈልጎ ነው ፈተና ያለፈ ነው ጀነት የሚገባውና ይሁዶች እንደተፈተኑ ቢባል محمد ወደ ቤተ መቅደስ ነው የሚዞረው የኛን ቂብላ ነው እየተከተለ ያለው ስለዚህ ብሎ ብሎ አንድ ቀን ወደ እምነታችንን መቀላቀሉ አይቀርም ይያሉ ይሰብኩ ነበር كأنه يتجه الى قبلتنا وسيتابعنا في ديننا ይሄ ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ያ ቂብላ እንዲቀየር ጉጉታቸው ከፍ እንዲል አደረጋቸው ከተናራ ተቀልቦ ወጅክ የሚለው ይሄ ነው ከዛም ወደ ቂብላ ሲዞሩ ወደ ካዕባ ሲዞሩ ምን አሉ ይሁዶች ما يريد الرجل الا يخالفنا في كل شيء بقولهم نجر بقى እኛን መንቀፍ ብቻ ነው የሚፈልገው ما والله عن قبلتهم التي كانوا عليها يالو وجنبر منزات جنبهم قل لله المشرق والمغرب ميل ወደ ፍትለ ላይ አያ ይመጣል ለነሱ መልስ ማለት ነው ሙሽሪኮች ደግሞ ምን ደበር ሚሉት ما بال الرجل يزعم انه على دين ابراهيم ويصلي الى غير قبلته ما كم تجت امي اكتهو سو يلم راساتو ولا صلاه ولا عباده ولا توحيد الا تشو سوت مندنو يا محمد يا الله نبينا ابراهيم من قد تكتايل جلال امي زورو دمو ود الى قبلة نو سايالو فيتنا وسط غبو نحن اولى بابراهيم ابو دوم ابراهيم ما نيانا نبلتنا من قربو كعبان ورسنو نيانا نالو ይሄም ለነሱም ፈተና ሆነ ማለት ነው ለሙስሊሞች ፈተና መሆኑ ደግሞ በምን መልኩ ነው ይባል ካዕባ የተቀየረ ጊዜ አስመሳይ ሰጋጆችና ወነተኛ ሰጋጆች ለየላቸው ምን አለ وما جعلنا القبلة التي كنت عليها إلا لنعلم من يتبع الرسول ممن ينقلب على عقبيه. ያችን የነበርክባትን ቂብላ ያደረግነው በትክክል መልእክተኛውን የሚከተልና ወደ ኋላው የሚመለስ ማን እንደሆነ በገሃድ ልናውቅ ነው። እንዲጋለጡ ተፈልጎ ነው ማለት ነው። ያን ጊዜ ሙእሚኖች ቂብላ ተቀየረ ሲባል ሶላት ውስጥ እንኳን እያሉ ቀጥታ ተቀየሩ፣ ወደ ካዕባ ይዞሩ አሉ። የሁዶች ግን ምንድን ነው ዛሬ ወደዛ ነገ ወደዛ እያሉ ማን ነው እንትኖቹ ሙናፊቆቹ ማለት ነው እያሉ ሙናፊቆችም ተለዩባት ማለት ነው። هذه آية امتحن الله بها كل فريق كل نوم الله سبحانه وتعالى يفتنبت نقرنا ولنا انجي حقيقة الله سبحانه وتعالى سلم الرطب اتشانه وكعبا كبلات شنو بلن منا منو انجي الله ودفلق اكتا اتشانه لم اكتا اتشانه ورطوس قدو بي مؤمن እሺ ብሎ ተቀብሎ ከመስገድ ውጪ ሌላ አማራጭ የለውም ማለት ነው። ዛሬም ደግሞ ወደ ማንኛውም አቅጣጫ ዞሮ መስገድ የሚቻልበት የሶላት አይነት አለ። ያ ምንድነው? ሙሳፊር የሆነ ሰው ሱና ሲሰግድ የሚጓጓዝበት መጓጓዣ ወደ ዞረበት መስገድ ይችላል። فقد ثبت في صحيح مسلم من حديث عبد الله بن عمر انه كان يصلي حيث توجهت به راحلته. عبد الله بن عمر مقاقعجا جمالاتشا ولا زورتش بتاقتاتشا يسجد يهر النبر قال بهو مالن. ويذكو ان رسول الله صلى الله عليه وسلم كان يفعل ذلك. يا الله ملك تنيام مهين يدرقوت نبر بلو فعينما تولوا فثم وجه الله ملون اندوا بينا التقسوال مالن. وقال اخرون نزلت هذه الآية في قوم عميت عليهم القبلة فلم يعرفوا شطرها. نزي انكسو تشوردوت የቂብላ አቅጣጫ ለጠፋበት ሰው ነው። መንገደኛ ተወኝና ተወይም ተሆነና በአውሮፕላን በመኪና በማንኛውም መጓጓዣ ስንሄድ ቂብላ ወዴት እንደሆነ ማወቅ ይሳነናል። የቻልነውን ያክል ምልክቶችን ተጠቅመን ወደ ቂብላ እንዞራለን። ጠፍቶ ከቀረሳ ካልቻል በግምታችን ወደ መሰለን ዙረን እንሰግዳለን። ከዛ በኋላ ቂብላው ሌላ ሆኖ እንኳ ቢገኝ ሰላቱ ሰሒህ ነው። ولله المشرق والمغرب فعينما تولوا فثم وجه الله ميلو آية لندزي عينت شجر مفتحين يمتاونهم ميلو. ويدل لذلك ما رواه الترمذي بن ماجه وقال الترمذي حديث حسن وليس إسناده بذاك عن عامر بن ربيعة نبي قال كنا مع رسول الله صلى الله عليه وسلم في ليلة سوداء ከአላህ መልእክተኛ ጋር አንዲት ጥቁር ለሊት አብረናቸው ነበር። ሙዝሊማ ጨለማ የሆነች ማለት ነው። ፈነዘልና መንዝለን የሆነ ቦታ አረፍንና ፈጀዐለ ረጅሉ የእኹዙ አልአሕጃረ ፈየዕመሉ ለሁ መስጅደን ዩሰሊ ፊ። አንዱ ሰው ብድግልና ቦታ ደልድሎ ድንጋዮችን ምናምን ደርድሮ መስገጃ ቦታ ይይዛል። አንድ ቀን እንኳ ቢሆን መስጅድ ይሰራሉ ሰሓቦች ማለት ነው የሚሰግዱበት። ፈለማ አስበሕና ኢዛ ናሕኑ ቀድ ሰለይና ኢላ ገይር ልቂብላ። ጧት ሲነጋልን ጊዜ ለካ የሰገድነው ወደ ቂብላ አቅጣጫ ሳይሆን ወደ ሌላ ነው። የዛሬ ድካማችን ብለው ሐዘን የተሰማቸው ይመስላል። ፈቁልና ያ ረሱላላህ ለቀድ ሰለይና ለይለተና ሀዚህ ሊገይር ልቂብላ። ዛሬ የሰገድነው ወደ ቂብላ ሳይሆን ወደ ሌላ አቅጣጫ ነው አላቸው። ፈቃለ ፈአንዘለ አላሁ ተዓላ ወሊላሂ አልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈተመ ወጅሁ ላህ። እዚህ ማዕናም የመጡ የተለያዩ ሪዋያዎች አሉ። እንግዲህ ያው ቂብላ በትክክል ካልታወቀ ወደ ፈለጉ አቅጣጫ ቢሰግድም ይሆናል ማለት ነው። ከዛ የቂብላን ጉዳይ ይሄን ያክል የሰዎችን አእምሮ ካዘጋጀ በኋላ አሁን የተውሂድን ጉዳይ እየተናገረ ነው። የቂብላን ጉዳይ መልሶ ሊያመጣ ማለት ነው እንደገና። ወቃሉ اتخذ الله ولدا። እነዚህ ሙሽሪኮች ነሳራዎች ይሁዶች ችግራቸው በቂብላ ጉዳይ ሳይሆን ከዚያም ውጪ ከባድ ጥፋት ያጠፉት የተናገሩት ከባድ ወንጀል አለ። ምን አሉ መሰላችሁ? አላህ ልጅን ያዘ የልጅ አባት ሆነ አሉ። اشتملت هذه الايه الكريمه والتي تليها على الرد على النصارى عليهم لعائمهم الله نصارى الله يمس يسدتش ነው وكذا من اشبههم من اليهود ومن مشرك العرب ለይሁዶችም ለአረብ ሙሽሪኮችም ለምን ሁላቸውም አላህ ልጅ አለው በሚለው ላይ ይስማማሉ። የሚለያዩት የትኛው ነው ልጁ በሚለው ጉዳይ ነው። ሁሉም በራሱ በኩል የመረጠውን የአላህ ዘመድ አድርጎ ቁጭ ለማለት ይሞክራል። ነሳራዎች አልመሲህ ኢብኑ አላህ አሉ። መሲህ የአላህ ልጅ ነው አሉ፣ ወልድ አሉ። የሁዳዎች ደግሞ ዑዘይሩን ኢብኑ አላህ አሉ። በጋራ ደግሞ የሁዳና ነሳራዎች ናሕኑ አብናኡ አላህ ወአሕባኡሁ፣ እኛ የአላህ ልጆችና ወዳጆቹ ነን ብለው ሞገቱ። فرد الله عليهم بقوله وقالوا اتخذ الله ولدا سبحانه مشركوچم በበኩላቸው መላእክቶች የአላህ ሴት ልጆች ናቸው ብለው ይሞግታሉ። ጣዖቶችን ራሱ ምናመልከው በእነሱ ስም ነው በሴት ልጆቹ ስም ነው ይላሉ ጣዖቶቹ። ስለዚህ በሴት ስም ነበር የሚጠሯቸው። حتى ሌላ ቆርቶ ኡንሳ በኒ ፉላን ነበር የሚሉት ጣዖቱ። የነገሌ መንደር እንስት ይያሉ ነበር የሚጠሯት። ايدعون من دونه الا اناثا وإن يدعون إلا شيطانا مريدا كالله ليلا أنستوچننا رغم يهونون شيطان قالونا بستكل لا ماننيا ملكالو بلو بلا انكاز እንደሚገልጹ ይሁሉ ግን ቅጥፈት ነው ውሸት ነው። ስለዚህ አላህ አጭር በሆነ ቃል መለሰ سبحانه وتعالى ጥራት ለሱ የተገባ ነው تعالى الله وتقدس وتنزه عن ذلك لا كزي يترى يتقدس لا كعلى ጌታ ነው እንኳንስ ልጅ ሊኖረው ቀርቶ በለሁ ማ في السماوات والارض በሰማይ በምድር ያለው ሁሉ የሱ ነው። خلقا وملكا وعبيدا የፈጠረው እሱ ነው፣ ባለቤትነቱም የሱ ነው፣ ባሪዎቹ ናቸው። ማን ነው ከሱ ጋር አቻው ነው ከሱ ጋር ሊዋለድ የሚችለው? تعالى الله عن ذلك فهو المتصرف في هذا الكون በዚህ ዓለም ላይ እንደፈለገ የሚያስተናብርና የሚያቀላብሰው እሱ ነው። እሱ ፈጠረ፣ እሱ ረዝቃል፣ እሱ እድሜያቸውን ርዝቃቸውን ሁሉ ነገራቸውን መጥኗል። አስፈልና ምድርን ድንቅ በሆነ መልኩ ከዛም ይሆናል። بديع مالت المبدع على غير مثال مثالي አግንቶ ከዛ ላይ ተምሮ የፈጠረ ሳይሆን مثالي 40 በሆነ መልኩ የፈጠረ ማለት ነው። ሰዎች አንዳንድ ፈጠራዎችን ሲፈጥሩ በርግጥ ፈጠራ ሊባል አይገባውም ይሰው ምክንያቱም አላህ የፈጠረውን ማቴሪያል አገናኝቶ የተለየ ነገር ሊገኝ ይችላል። ከራሳቸው ግን ዝም ብሎ ኩን ፈየኩን የሚባል ነገር የላቸውም። እነሱ ግን ከሌላው ካለፈው ሰው ላይ ተምረው ነው አንድ ነገር የሚፈጥሩት። አላህ ስብሓነ ወተዓላ ግን በዲዕ ነው። ሙብዲዑሁማ ዓላ ገይሪ ሚሳል ማለት ነው። እና እንዲህ አይነቱ ጌታ አና የኩኑ ለሁ ወለድ በሌላ አንቀጽ እንደሚለው እንዴት ልጅ ሊኖረው ይገባዋል? ወለም ተኩን ለሁ ሳሒበቱ ወኸለቀ ኩለ ሸይእን ወሁወ ቢኩል ሸይእን አሊም፣ ባለቤትም የለችውም ሁሉንም ነገር የፈጠረው እሱ ነው። ወንድና ሴት አድርጎ ፍጥረታትን ያስገኘው እሱ ስለሆነ ሁሉን ነገር አዋቂም እሱ ነው ይላል። ወቃሉ እተኸዘ ራሕማኑ ወለደን ለቀድ ጅእቱም ሸይአን ኢዳ፣ ራሕማን ልጅን ያዘ የልጅ አባት ሆነ አሉ። በጣም ዘግናኝ ማስጠሌ የሚያስከፋ ነገር እኮ ነው ይዛችሁ የመጣችሁት። ተካዱ ሰማዋቱ የተፈጠርነ ምንሁ ወተንሸቁ ልአርድ ወተኽሩ ልጅባሉ ሀደን ይላል። ሰማያት ሊሰነጣጠቁ የሚቃረቡበት ምድርም ልትከፋፈል የምትቃረብበት ተራራዎችም ሊፈርሱ የሚቀርቡበት ዘግናኝ ነገር ነው። በጣም ከባድ ነው። እንደ ቀላል ባፋችሁ ስትናገሩት ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ፣ አልወለደም አልተወለደም ወደፊትም አቻና ቢጤ የለውም ነው። ፈጀሚዑ ልአሽያ መክሉቀቱ ለሁ፣ ሁሉን ነገር የፈጠረው እሱ ነው። ፊ ሰሒሕ ልቡኻሪ ምን ሐዲት ዓብድላህ ብን ዓባስ ረዲ ላሁ ተዓላ አንሁ ነቢያችን ስለ ላሁ ለ ሰለም እንደዚህ ይላሉ። قال الله تعالى كذبني ابن آدم ولم يكن له ذلك አላሁ ተዓላ እንዲህ አለ ያአደም ልጅ አስተባበለኝ ይሄ ደግሞ አይገባውም ነበር ወሸተመኒ ወለም የኩን ለሁ ዛሊክ ሰደበኝም ይሄም አይገባውም ነበር فاما تكذيبه اياي فيزعم اني لا اقدر ان اعيده كما كان استبابلني علم ملاحظه عند نبره عندما الملسه يموغتال كموته بحالا بنبرهبت ني تمملس عندما يتشال واما شتمه اياي سدبني ملو دغمو فقوله ان لي ولدا لجن دالني موغتو نو الله لجا له اياله فسبحاني ان اتخذ صاحبه او ولدا على بيت ميازنا اللي جابات كمهون طرات لني يتغباني لا احد اصبر على اذى سمعه من الله يسمعون بدل متاغس كالله يلما كالله يبلط يلما يسون كبرنا የሱራ ሀያድለት ሲዳፈሩና አደብ ሲያጡ ታግሶ ዝም ብሎ ያበላ ያጣጣቸዋል انهم يجعلون له ولدا وهو يرزقهم ويعافيهم ليجا ያደርጉለታ ለሱ ግን ይረዝቃቸዋል ጤና ይሰጣቸዋል كل له قانتون من مالنا مقرون له بالعبوديه ለሱ ባርነትን የሚመሰክሩ ናቸው ሁላቸውም መቼ ዛሬ እንኳን እንቢ ብሉ ነገ የውመል ቂያማ ማረጋጋታቸው አይቀርም የውመ የድዑኩም ፈተስተጂቡነ ቢሐምድህ ሁለት እያመሰገናችሁት ምላሽ ተሰጣላችሁ ሱብሓነከ አላሁመ ወቢሐምድክ ይላል ዛሬ ስለመኖሩን ጭምር የሚሞግተው ካፍር ነገ ግን ተስቢሕ እያደረገ ይመጣል የማያዋጣ ተስቢሕ ማለት ነው كل له قانتون هنا ويدقمو ظل يكافر مهنا يمؤمن تلاو سجود يادرقال ولله عيان ده تناكره يالي هون اجلال معنى ولله يسجد من في السماوات ومن في الأرض طوعا وكرها وظلالهم بالغدو والآصال تلاو اتشاتشون بطوات ماتا ودقرا ودقعين ودمسراك ودمقراب بمزنابل ታዛጅነታቸውን ያንጸባርቃሉ ማለት ነው ወይ ደግሞ ታዛጅነታቸው للامر القدري ነው አላህ ለወሰነው ውሳኔ ሁሉም ታዛጅ ነው ለሸሪዓው ትዛዝ ተቀባይ ባይሆንም ተፈጠር ባለው ጊዜ ይፈጠራል ሙት ባለው ጊዜ ይሞታል ታመም ባለው ጊዜ ይታመማል ቆያለውን ያህል ቆያል ሪዝቁ ተመጥኗል ሁሉ ነገሩ በአላህ ቁጥጥር ነው እሱ ሙሉ ፍሪደም ያለው መስሎት ሲዘልና ወንጀል ሲሰራ ቢታይም ወንድሁን ሴቱን ቀይሁን ጥቁርሁን እድሜ 20 30 40 100 ሁሉ ከሱ ፍላጎትና ውሳኔ ውጪ ነው ባልፈለገው ሰዓት መጥቶ ባልፈለገው ሰዓት ነው ለቆም ሄደው የባለዚሁ እንግዲህ رب العالمين ማንነት መሞገት በጣም የሚገርም ነገር ነው ማለት ነው بديع السماوات هنا عن جيتام مالنا فسبحان الله الذي دلت الكائنات على عظمته فترة عالمه له تعلق انتون يمسكروا جيتا ترات يتقبوا يهون ايهنو وإذا قضى أمرا عند النقر يفرد قزي فإنما يقول له كن فيقول هون لوال كزام يهونا كما هون وجيب للام ماراج سلالي الله እንጂ እንደ ሰዎች አንድን ነገር ከሌላ ጋራ ማጣጣ ማዋሃድ መከመም መከራ ማየት አያስፈልገው ለዛውም አላህ የፈጠረው ነገር ነው ሰዎች የሚያከናኙት ረብ العالمين ግን انما امره بين الكاف والنون ይላሉ علماءዎች እንደሚገልጹት ኩን በሚለው ካፍና ኑን ማከል አልቋል ወዲ ሰማያትን ምድርን የሚያክል ግዙፍ ዓለም አላህ በቀውል ኩን ያስገኘው ሊያጠፋ ሲፈልግም እንደዛው ማጥፋት ይችላል ማንንም አይከለክልም ان الله يمسك السماوات والارض ان تزولا ولا انزالتا ان امسكهما من احد من بعده እንደሚለው ከዛም ሙሽሪኮችና ብሎም ነሳራዎች ከሚናገሯቸው ነገሮች መካከል አንዱ ነው መጣ وقال الذين لا يعلمون قال الله بان ناغرنني لمن لا ناغرنن او تاتينا ايه وامتى امر لمن اتمطمر እኛ እንድናምን የሚፈልግ ከሆነ ራሱ በቀጥታ ማናገር እንጂ በመልእክተኛ ማካኝነት ይሄን አዝጀቻለሁ እንግልክያቻለሁ ይሄን አንቀበልም አሉ። አጂብ እንግዲህ ለራሳቸው የሰጡት ግምትና ትዕቢታቸው ነው። قال الذين من كذلك قال الذين من قبلهم ከበፊታቸው የነበሩ ሰዎች እንደዚሁ ነው ያሉት። ለምን ነብዩ ወደኛ ይመጣ ማን ለምን መላእክቱ ቀጥተኛ ማናገረንም ደው መላእክቱም ሳይሆን አላህ ራሱ ለምን ያናገረንም ነው ያሉት። تشابهت قلوبهم ቀልቦቻቸው ተመሳሳይ ሆነዋል አለ። قال ابن عباس قال رافع بن حريمله او حرمله يهودي የነበረ ሰውዬ ነብያችን صلى الله عليه وسلم መጥቶ يا محمد አላቸው ان كنت رسولا من الله كما تقول فقل لله يكلمنا اونتك الله يتلاك كهون كانت እንደምትማገተው ንገረው ለአላህ ለምንኛ ያናገረንም حتى نسمع كلامه قال يهودچም ማ ያው موسى ለም እንደዙ ያሉ ሲያቸክሩ ነበር الله ذاتهم ካላየም ብለዋል እኮ لنؤمن لك حتى نرى الله جهرا لو ما نسمع ملو كذا قال لله فانزل الله عز وجل في ذلك قوله وقال الذين لا يعلمون لولا يكلمنا الله او تاتينا ايه وقال مجاهد النصارى تقوله وقال السدي وهذا قول العرب كفار العرب يهنون يقولوا الله كفلق يا ناغرنا بالنسبه يتجمر سايون يدروچم سيرو نبر يهوداوچم نصاراوچم مشركوچم كذلك قال الذين من قبلهم مثل قولهم የሙሽሪኮችን ንግግር አስመልክቶ ሁለት አያዎች በዚህ ማዕና ይመጣሉ። ሶስት አያዎች እዚህ ቦታ የተከሷቸው ማለት ነው። አንደኛው ወኢዛ جاءتهم آية قالوا لن نؤمن حتى نؤتى مثل ما أوتي رسول الله በነብያቸው አማካኝነት ተአምር የመጣችላቸው ጊዜ እነዚህ አላህ መልእክተኞች የተሰጡትን አይነት እኛ ካልተሰጠን አናምንም ይላሉ። ولما انكس وقالوا لن نؤمن لك حتى تفجر لنا من الارض ينبوعه تمدروا هاش كم تافلكل بزي نغروچن دردرو مترشا لاي او تاتي بالله والملائكه قبيله الله ان ملائكه يتزلفوا ممطات አለባቸው አሉ። الله انسون እንዲያባብላቸው ይሁን እንዲነኛ ታ ምንድናቸውና ነው الله سبحانه وتعالى እስከዚህ ድረስ እንዲላቸው የሚጠብቁት ነብዩ ሰለላሁ ዐለይሂ ወሰለም ያው ከመልእክተኝነት በላይ ምን አላቸውና ስለዚህ መልሱን አጭር አደረገው ወቃል ሱብሃነ ረቢ ሀል ኩንቱ ኢላ በሸራ ረሱላ ጥራት ለጌታዬ የተገባ ይሁን እኔ ሰውና መልእክተኛ እንጂ ሌላ ሁኛለሁ ወይ አላህን እንዲህ አልጋ አታርግ ብዬ መስፈርት ላስቀምጥበት ምን አቅም አለኝ በላቸው አለ። وقال تعالى وقال الذين لا يرجون لقاءنا لولا انزل علينا الملائكه او نرى ربنا منو ملائكه وجبنا لا يوردوا لمنس الله على ينم قد من شده عتوبهم وكفرهم كذا اتكالا المشركون والكافرون هنا يتاسجلص بنا الله تشابهت قلوبهم قلبوچاچو تمساسلو بمن في الكفر والعناد والعتو وكهادنت بامصنيتنا بدنبر مالف ተመሳስለዋልና ንግግራቸውም ተመሳሳይ ነው የሆነው طبيعي አሁንም ይገባዋል። ኩፍርን ያዘለ ቀልብ እንዲህ አይነት መረባ ሐሳብ ነው ማፍለቅ የሚችለው። قال تعالى كذلك ما اتى الذين من قبلهم من رسول الا قالوا ساحر او مجنون እነዛም ከዛ በፊት የነበሩ ሰዎች እንዲሁ ነው ያሉት። ማንኛውም መልእክተኛ መጥቷቸው ድግምተኛ ወይም ደግሞ እብድ ያላሉት ከቶም የለ። የሚገርመው ግን አተዋሰው به ተመካክረውበታል ወይ በኑህ ዘመን ከነበሩት ምሽርኮች ጀምሮ አሁን እስካለው ድረስ ይሄን አይነት ነገር መናገር ተመሳስለው ነው ተመካክረው ነበር ወይ ይላል። ተመካክረው ሳይሆን ተሻባህት ቁሉብሁም ነው ማለት። وقال تعالى قد بينا الآيات لقوم يوقنون ይህን ሁሉ አይቶ ያላመነ ሰው ደግሞ ዋጋውን ነገ ያገኛል። ኢነ ለዚነ ሐቀት ዐለይህም ከሊመቱ ረቢከ ላ ዩእሚኑን ولو جاءتهم كل آية حتى يروا العذاب الأليم. كذا بشيرا أبصار يدركن والله يأمن سو جنة دمي كبا بشيرا بالجنة ونذيرا من النار كساتم دمو أستنكا كيدركن يكادنا ونجلن يهونا اندمي كتا ولا تسأل عن أصحاب الجحيم سلا أسات ሰዎች አንተ አትጠየቅም ለምን አላመኑም ብሎ አንተን የሚያስከስስህ ነገር የለም። የላክነህ ለማብሰርና ለማስተንከክ ብቻ ነው። ይሄን ከሰራህ በኋላ መከታት ያለበትን መንከታውኛ ነው፣ መሸለብ ያለበትን መሸለመው እኛ እንጂ አንተን እዚህ ውስጥ የሚያስገባና የሚያስጨንቅህ የሚያስጠይቅህ የለም ማለት ነው። ወላ ተስአሉ አትጠየቅም ተብሎ ወቁሪያ ወላ ተስአል عن اصحاب الجحيم ስለ እሳት ሰዎች አትጠይቅ። የነሱ በጣም ከባድ ነው ማለት ነው። በሺራ ወነዚር እንግዲህ የነቢ ሰለላሁ ዐለይሂ ወሰለም ሲፈታቸው ነው። ይሄ ሲፈት ራሱ በተውራት ውስጥ ያገኙታል። فان عطاء بن يسار رحمه الله قال لقيت عبد الله بن عمرو بن العاص رضي الله عنهما فقلت اخبرني عن صفه رسول الله صلى الله عليه وسلم في التوراة በተውራት ውስጥ ያየሆን የነብዩን ሲፈት ግለጽልኝ አልኩት። قال اجل هو نغرهالو والله انه لموصوف بالتقف التورات بصفته في القران بتورات تገልጸዋል በቁርአን ውስጥ ባለው ባህሪያቸዋል። يا ايها النبي انا ارسلناك شاهدا ومبشرا ونذيرا وحرزا للاميين انت نبي هوي مسكر ابصاري استنكاكينا ለሙሽሪ ለማህይማንም ከክፋት ተጠብቃቸውና መልካም ነገርን ታስተምር ዘንድ ተልከሃል። አንተ عبدي ورسولي سميتك المتوكل ተባሪያዬ ነህ መልእክተኛዬ ነህ በእኔ የሚመካ ብዬ ጠርቻለሁ። لا فظن ولا غليظ ጨካኝ አይደለህም ደረቅ አይደለህም። ولا سخاب في الاسواق በየገበያው ለፍላፊ አይደለህም። ولا يدفع بالسيئة السيئة كفوم بكفوم يملس ሰው አይደለህም። ወላኪን ያፉ ወይግፍር ይቅር የሚልና የሚያልፍ ነው። ወለይ ይቅብዱሁ ላሁ ሐታ ይቂመ ቢሂ ሚለተ አልአውጃ የተጣመመችዋን መንገድ ሳያቃናበት አላህ አይገለውም ያንን ነቢይ። በአይ የቁሉ ላ ኢላሀ ኢላ ላህ ፈየፍተሐ ቢሂ አዕዩነን ዑምያን ወአዛነን ሱመ ወቁሉበን ጉልፋ የታወሩ አይኖችን የደነቀሩ ጆሮዎችን የታሸጉ ቀልቦችን ሳይከፍትበት አላህ አይወስደውም ይላል። ይሄ አሰር رواه البخاري والإمام أحمد رحمهم الله. ينسو بحري هنو هن بحري الله دقمو كأهل الإمام قارات اسمه ما يجب يزمن عليه ولن ترضى عنك اليهود ولا النصارى حتى تتبع ملتهم يهود وجنا نصارى وج أي ودهم من قدات جون اسكال تكتل كدر سلال. ይህን አያ ኢንሻአላህ በቀጣይ درس የምንመለስበት ይሁን። ዛሬው እዚ ላይ እንገታውና አላህ የሳምን ሰው ይበለን ይያልኩኝ አቆማለሁ። ጥያቄ ካላችሁ መጠየቅ ትችላላችሁ። ያወቁትን መልሳለሁ ያላወቁትን ደግሞ እንደተለመደው ያልገባኝም ብዬ እመለሳለሁ። واخر دعوانا ان الحمد لله رب العالمين سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. مايك فري. جزاك الله خير الجزاء استاذ الله يقبلك. ان شاء الله ጥያቄ ያላችሁ ወንድምና እህቶች ከሰማ وجه الله የሚለው ላይ በአይሮፕላን ወይ በመኪና ላይ ሆነ በትክክለኛ ማለት በቂብላ ዳይሬክሽን መስገድ በማንችልበት አጋጣሚ ላይ عذر نورون ايروبلانوم وين ماكيناوم ወደ ፈለገው አቅጣጫ ዞሮ መስገድ ቢች ብንችል سنحرم ግን ግዴታ ወደ ቂብላ መዞር አለብን ወይ? የምሳሌ በተቀመጥኩበት አይሮፕላን ላይ ከኔ ጀርባ ቢሆን የቅብላው አቅጣጫ ካርታ በጠይቅ ወይንም ደግሞ ወደ ቀኝ ወይም ወደ ግራ ቢሆን በዚህ ወቅት ላይ ግዴታ ለመሐረም ስል ደረቴንና ፊቴን ማዞር አለብኝ ወይስ ከቅብላም ውጪ መሐረም እችላለሁ ማለት ነው? ይሄ ነገር እንዴት ይታያል የሚለው ነው። ማይክ ፍሪ። ቢስሚላህ ሰላቱ ወሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች ይሰማል ድምጼ? ጀዛከላሁ ኡስታዝ አላህ ጨምሩልን ተላህ እድሜ ይስጡት። በሰማነ የምንጠቀም አላህ አድርገን ጀዛኩሙላሁ ኸይር። አላህ አፊያ ይስጡት ባሉበት ቦታ አላህ ይጠብቁት ኡስታዙና ማሻአላህ። ኢንሻአላህ አንዱ በቂብላ በተመለከተ ነው። ይሄ ቂብላ ኡስታዝ ቂብላ ወዴት እንደሆነ እኔ አውቃለሁ፣ ግን አንዱ ከኔ ፊት ዝም ብሎ ያገደ እኔ ይዤው ሳዙሮ ዝም ብሎ እዛ ግትር ብሎ ከቆመ እኔ በሱ አካባቢ ጣማም ሆኜ ከሰገድኩ እንደ ኢማም ሆንልኝ ልሰግድ ይችላል ወይስ እዛው ዝም ካለ ያለ ቂብላ እየሰገደ እኔ ቂብላው እያወቅኩት? ያው አንዳንድ ጊዜ ሰዎችን አንዳንድ ሰው እዛው ስንይዛቸው አይንቀሳቀሱም እና እሱን ትቼ እኔ ወደ ሌላው ቂብላ ብሰግድ እሱ እንደ ኢማም ሆንልኝ ልሰግድ ይችላል? አንዱ እሱ ነው። ሁለተኛ ደግሞ ተሻበዑ ስንል ማለት ተመሳሰለባቸው ስንል ምን ለማለቶች ትንሽ መብራሪያ ቢሰጡኝ። ማለት የሰሩት ነገር እንደ ሀቅ ነገር መስላቸው ነው ወይስ አላህ ያን ነገር እንደ ሀቅ እንዳልሆነ ስላረገባቸው ነው? እሺ ላይ ትንሽ መብራሪያ ፈልጌ ነው። ኢንሻአላህ ተመሳሰለባቸው ስንል ኢንሻአላህ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ጥያቄ 116ኛው ባለው አንቀጽ ላይ አንቀጽ ትርጉም ላይ ነው። አላህም ልጅ አለው አሉ ከሚለው ይሄ ልጅ የሚለው ትርጉሙ ከሴትና ከወንድ የሚፈጠረው ልጅ ሳይሆን ከአገልግሎት ጋር ተያይዞ ያለው ትርጉም ነው የሚይዘው እዚህ ቦታ ላይ አገልጋይ የሚለውን ነገር ነው የሚይዘው። ምክንያቱም ልጅ አገልጋይ ከሚለው ትርጉም ጋር ተያይዞ መጽሐፍ ቅዱስ ላይም ተገልጿል። ፈጣሪ የሚያገለግል ሁሉ አላህን የሚያገለግል ሁሉ የአላህ ልጅ ተብሎ ይሰኛል የሚል አንቀጽ ጋር ተያይዞ ሀሳቡ እዚህ ላይ አገልጋይ ከሚለው ጋር ተያይዞ የመጣ ሀሳብ ነው። ይህንን የሚያረጋግጠው ቀጥሎ ያሉት አንቀጾች ናቸው። ምንድን ነው? አይደለም፣ እንደዛ አይደለም። በሰማያትም በምድርም ያለው ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው የሚለው ሀሳብ አላህ አገልጋይ አይፈልግም፣ ጥራት ለእሱ የተገባው ነው የሚለውን ለማብራራት ለማሳየት የሚመጣ ነው። ቀጥሎም ያለው ሀሳብ ይህንን ሰፖርት የሚያደርግ ነው። ሰማያትም ምድርም ያለ ብጤ ፈጣሪ ነው፣ ነገርም በሻ ጊዜ ለእርሱ የሚለው ሁን ነው። አገልጋይ አይፈልግም አላህ፣ የሚፈልገውን ነገር ሁን፣ በሁንታው ሁን የሚለው ትርጉም ነው የሚሰጠው። እና እዚህ ላይ ከልጅ ጋር ከዚህ ከወንድና ከሴት ጋር ተያይዞ የሚወለዱ ልጅ ጋር ተያይዞ እየመጣ አይደለም የሚል ትርጉም የሚሰጥበት ሁኔታ አለ። እና ከዚህ ጋር ተያይዞ ምንድን ነው የእርሶ ኮሜንት? ሌላው ጥያቄ ደግሞ 120ኛው ላይ ያለው ነው። አይሁዶችም ክርስቲያኖችም ሃይማኖታቸውን እስክትከተል ድረስ ካንተ ፈጽሞ አይወጡም ይላል። አላህም መምራትን ለእርሱ ብቻ ነው። ቀጥተኛው መንገድ የሚመራው አላህ ሱብሃነሁ ወተዓላ ብቻ ነው የሚለው እና ከዛ ቀጥሎ ያለው ቃል ደግሞ ይህንን የሚያፈርስ አይነት ነገር ስሜት ያለው ነገር ነው። ምንድን ነው? ከዚያ እውቀት ከመጣልህ በኋላ ዝንባሌያቸውን ብትከተል የሚለው ነገር ይሄ መከተል የሚለው በራሳቸው ስልጣን ፈቃድ የመጣና ሌላኛውን ሀሳብ የሚቃረ ሆኖ የሚታይበት ነገር ይመስላልና ይህንን ነገር ቢያብራሩልን ብዬ ነው ጄኔራል ታውትን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝና ባረከላሁ ፊክ ጀዛከላሁ ቢልጀነ። እኔ የምጠይቀው ጥያቄ ከዛሬ ደርስ ውጪ ነው። አንዳንድ ጊዜ ወደ ዋና ስንሄድ ሰላት ደርሶ የሆነ ሰዓት ሰላት ደርሶ ወጥተን ልንሰግድ ሲል እኔ በፍቅህ ላይ እንደሰማሁት ከሆነ ውዱን ነይተህ ወደ ውሃው ሁሉ መናህን ውዱን ነይተህ ብትሰምጥ ውዱ ይበቃል ሚል ሰው ሲከራከር ስለሰማሁ እርሶ ትንሽ እንዲያስረዱኝ ስለፈለግኩኝ ነው። ጀዛከላሁ ብልኸይር ኡስታዚ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ብስሚላህ ብስሚላህ። ይሰማል? ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኡስታዝ ማይክ ላይ ናቸው መሰለኝ። ማን ነው ያለ ማይክ? ለቀዋል። ሄሎ فأينما تولوا فثم وجه الله በሚለው ላይ አቡ ሐጅር ጠየቁት ጥያቄ፣ መንገድ በምንሄድበት ጊዜ የቂብላን አቅጣጫ ካወቅን ፈርድ ላይ ወደ ቂብላ መዞር ግድ ነው። መዞር የማንችል ካልሆነ በስተቀር የማንችልበት ተጨባጭ ካለ ያን ጊዜ ምንድን ነው የሚባለው? ሓለት አደሩራ ስለሆነ አደሩራት ቱቢሑ ልማሕዙራት በተባለው ቃዒዳ እንሄዳለን። ከአቅም በላይ ነው የተቻለው ነገር ንፈተቁ ላህ መስተጣዕቱ ምን የተዘዝ ነው እንደዛ እናደርጋለን። ከቻልን ግን የምንችል ከሆነ አውሮፕላንም ላይ ቢሆን ትራንስፖርት ላይ አዎ፣ መኪና ላይ፣ ትሬን ላይ፣ የትኛውም የመጓጓዣ ትራንስፖርት ላይ እየሄድን ወደ ቂብላ መዞር አንድ ሩክን ነው። የሚቻል ከሆነ ማድረግ ይኖርብናል ማለት ነው። ስናሐርም ብቻ ሳይሆን በአጠቃላይ ሰላታችን መዞር የቻልነውን ያክል እንዞራለን። ሲያቅተን ነው የሚቀረው። ይሄ እንግዲህ ቂብላ ላወቀ ሰው ነው። ላላወቀ ደግሞ እጅትሃድ አድርጎ ቂብላ በመሰለው አቅጣጫ ይሰግዳል። ተቃራኒው ቢገለጽም ሰላቱ ሰሒሕ ነው ማለት ነው። እንግዲህ ማውቆ በዚህ ጉዳይ ላይ እስከዚህ ድረስ ነው። ሌላው ወንድማችን የጠየቀው አንድ ሰጋጅ ቂብላ መስሎት ቂብላ ወዳልሆነ አቅጣጫ እየሰገደ ከሆነ ቂብላው ይሄ አይደለም ብዬ ለማዞር ብሞክርም እሱ እምቢ ይላል እና ከእሱ ጋራ ሰላት መስገድ ነው ወይስ መለየት ነው ያለብኝ ለሚለው፣ ወደ ቂብላ ካልሆነ የሚሰግደው ወደ ቂብላ እንዲዞር ማድረግ ነው። ሳያውቅ በፊት ያሳለፈው ሰላቱ ሰሒህ ነው። እምቢ ካለ አንተ ቂብላን ካወቅ ከእሱ ጋር ጀማዓት ትስገድ፣ የራስህን ሰላት ለብቻ ስገድ። የእሱ ሰላት ለእሱ በኩል ሰሒህ መስሎት ቢሆንም ለአንተ በኩል ባጢል ስለሆነ እሱ ልትከተለው አይገባም ማለት ነው። ሌላው ተሻበሀት ቁሉብሁም፣ ተሻበሀት ቁሉብሁም የሚለው ላይ ቀልቦቻቸው ተመሳሰሉ ማለት በከሃዲነት ተመሳሳይ ናቸው። ዛሬ ከአንተ ጋር ያሉት ካፊሮች ያሉትን ነገር የድሮዎቹም ይሉት ነበር። እነኚህ ግን የአሁኖቹ ከድሮዎቹ ጋር ተገናኝተው ተመካክረው የያዙት አቋም አይደለም። ካፊር ስለሆኑ በካፊርነታቸው አንድ ሆነዋልና ቀልባቸው ተመሳሰለ የሚለው ይሄ ነው ማለት ነው። ወንድማችን ስለ አገልጋይና ልጅ ሰፊ እንትን የተናገረው እኔ ለራሴ ሀሳቡ በትክክል አልገባኝም። ስለዚህ ፈህሙ ሱአል ንስፉል ጀዋብ ይላሉ። የመልስ ግማሽ አካሉ ጥያቄው መረዳት ነው። ጥያቄው በትክክል መረዳት ለመልሱ ያቀልልሃል። የኮምፓራቲቭ ጉዳይ ከሆነ ደግሞ ወንድማችን አቡ ሀይደር ባለሙያው ማከላቸው አለ፣ እሱም መጠየቅ ትችላላችሁ። በአጠቃላይ ግን አላህ ልጅ አለው ሲባል ሴት እና ወንድ ተገናኝቶ ሆኖ አይደለም። እንዲህ አይነቱ አርጊመንት ውስጥ መግባት ራሱ አያስፈልገንም። ከነ መሰረቱ ልጅ አለው የሚለው ቃሉ ራሱ ኩፍር ነው። ከዛ በኋላ ልጅ ሆኖ በምን መልኩ ነው ምናምን የሚል ማብራሪያ ውስጥ መግባት አያስፈልገንም። አላህ ልጅ አለው ወልድ ማለት ኩፍር ነው ራሱ፣ በምንም መልኩ ይመኑበት ማለት ነው። ከዛ በኋላ አገልጋይ የሚለው አላህ ከባሪያዎቹ አገልግሎት ያገኛል በሚል ትርጉም ከሆነ አሁንም ኩፍር ነው። ምክንያቱም አንድ ንጉስ አሽከሮች ቢኖሩት አሽከሮቹ ለሱ ኺድማ ይሰጣሉ፣ ከነሱ ጥቅም ያገኛል። በዛ መልኩ አላህ ከማንም ጥቅም አያገኝም። ገኒዩን አን ልዓለሚን ነው፣ ከዓለማት የተብቃቃ ነው። ከአርሽ፣ ከኩርሲይ፣ ከሰው፣ ከመላኢካ፣ ከጅን፣ ከሌላም ፍጡር አላህ ስብሓነ ወተዓላ አንዳችም ጥቅም የሚያገኝ ጌታ አይደለም። ለጥቅም ካለ ራሱ እምነቱ ሽርክ ነው ማለት ነው። ከዛ ውጪ ያው እሱ ያዘዘውን በመስራት መልኩ ከሆነ የተረዳ ነው هذا صحيح። አገልጋይ ማለት ያው ታዛዥ በማለት ማህና ማለት ነው። ያ ቢባል ችግር የለውም። ወለን ترضى عنك اليهود ملون ايا ደሞ አላብራራሁት ምን እኔ በቀጣው ፕሮግራም ላይ እንመለከተዋለን ብዬ ነው ያቆምኩት። ስለዚህ በدرسው ላይ ሌላ ቀን የቀጠርኩትን እንደገና ዛሬ በጥያቄ ልመለስበት አልችልም። እሱንም አልፈዋለሁ። ሌላው ዋና ስንዋኝ በሙሉ ሰውነት መነከር ውዱ ይሆናል? አዎ ይላሉ ቁሃዎች ይላሉ። ንያ ነይቶ ከገባ ተነክሮ ሲወጣ ውዱ የሚያፈርስ ብልቱን እስካልነካ ድረስ ውዱ صحيح ነው፣ መስገድ ይችላል ነው። والله اعلم እንግዲህ እስካሁን የደረሱኝ ጥያቄዎች እነዚህ ናቸው። ምን ያህል ሰዓት እንዳለኝ አላውቅም። እስቲ ተወሰኑ አንድ ሁለት ጥያቄዎች መጠየቅ ትችላላችሁ። ማይክ ፍሬ ተላ በረካቱ ሰላማት ስለቆየ خير ان شاء الله استاذ እኔ እንኳን ዛሬ ጥያቄ ሳይሆን በዚህ ሳይሆን በፕራይቬት ፕሊስ በጣም የተቸገረች እህታችን አለች። በጣም ተቸግራለች ሊላህ ተዓላ ብለው በፕራይቬት በነግሮት ጥያቄውንና ቢመለሱላት ደስ ይለኛል ان شاء الله جزاكم الله خير ان شاء الله. السلام عليكم ورحمه الله وبركاته. سلامات الله. اوكي السلام عليكم ورحمه الله وبركاته استاذ يعني طياقه ابو حيدر بتيقوت سله بنفاريت هونن يقلبا نجر سيون اهون بملسو لا بمكينه بنهون بهونن بوتا اقطاعو كاغنيه نو معناته نو جن በፊት በአውቶቡስም በመኪና ሆነን እንሰግድ ነበር ወቅት ሰላት እንዳልፈን ብለን። ከዛ አንድ ከኛ ያለችው ጀርመን የመሰለመች ናት፣ ጭራሽ አይሆንም በመኪና በእንትን መስገድ ስጁድ ስለማይገኝበት አይሆንም አለን። ከዛ አንድ ሸህ ጠየቀንና አይሆንም ቤት ሄዶ መስገድ ይሻላል ከአውቶቡስም ወይም ከመኪና ሆኖ ከመስገድ ስለን ከዛ በኋላ አቋረጥ ነው ማለት ነው። እንዴት ነው ኡስታዝ ይሄንን እንድገልጹልኝ ቢያ ነው። ጀዛኩም ላሁ ኸይራን ማይክ ፍሪ። ኡስታዝ ሁለተኛውን ጥያቄ በቃ እኔ ላቀርበው። የወንድማችን አቡ ያሲን ጥያቄ የተመለሰ አልመሰለኝም። እኔ ሳልሰማው ቀርቼ ይሁን እየተከታተልኩት ነበር። ዋና ውስጥ የሚገባ ሰው በዛ ውዱ ይሆንለታል ወይ የሚሉ ሰዎች ነው። ባለፈው ዚሩ ሙስተን ጥያቄው ተነስቶ ነበር። ሻወርም የሚወስድ ተመልሷል። ሱብሃንአላህ እንዴት አልሰማሁትም ታዲያ? ማጂብ በቃ ወይ ኡስታዝ እስቲ ይቻላል አይቻልም ነው የዛኔ ይቻላል የሚል ጥያቄ ተነስተው እኔ አንድ ነገር ተናግሬ ነበር ኡስታዝ ተርቲብ ሸርጥ አይደለም ወይ ብያቸው ነበር። እና ተርቲብ የውዱ አንድ መስፈርትና ግዴታ ከሆነ እንዴት ሆኖ ነው በሻወሩሃና በእንትን በዋና ውሃ ከውዱ ምን ብቃቀው? ምክንያቱም ተርቲቡን አይጠብቅም ብዬ ተናግሬ ነበር። ማይክ ፍሪ። ቢስሚላህ ሰላም አለይኩም ወረካቱ ኢንሻአላህ መዝጊያ ጥያቄ ልጠይቅና ኡስታዝ ጥያቄ ቀደም አንድ ወንድማችን የጠየቀው ጥያቄ ነው ዝሩት ነበር የጠየቀው ይሄን ጥያቄ ምንድነው አንድ ሰው ለአንድ ወንድማችን ወይ ደግሞ እዚህ በውጪ ዓለም ያለ ሰው 50000 ዶላር ወይ ደግሞ 10000 ዶላር ያበድረዋል እና ያ ሰው ግን ያን ብድር መመለስ ስላልቻለ ከ10 አመት በኋላ ይሄን ብር መመለስ ይፈልጋል እና በሚመለስበት ሰዓት ወቅቱ የነበረው ካረንሲ ምንዛሪና አሁን ያለው ምንዛሪ ይለያያል እና በሁለቱም ማለት ምን ማድረግ አለባቸው? ማይክ ፍሪ ሰላም ተላውራካችሁ። እሺ አሁን ለቀረቡ ጥያቄዎች የዋናውን ጥያቄ መልሻለሁኝ። በዋና ለዋና በገባበት ወስልም ከነየተ ወዱም ከነየተ ይቻላል ነው እንግዲህ ፍቃችን ላይ የምናውቀው ያው ከባህሩ ሲወጣ መጀመሪያ የሚወጣው ራሱ ነው እኮ ስለዚህ ያው غسل الوجه ዘን ጊዜ ይገኛል ቀጥሎ ተርቲቡ ራሱ ይገኛል ሲታጠብም ቢሆን ከላይ ወደታች ነው ውሃው የሚፈሰውና ያው ተርቲቡም እዛ ውስጥ ይገኛል አላ ኩል ሐል ይቻላል ነው ያሉት ሌላ ወንድማችን የጠየቀው ተበድሮ ከ10 አመት በኋላ ቢመልስ የዛን ጊዜ የነበረው ምንዛሬና ምንዛሬ ነው ያበደረው ወይስ ዶላር ነው ያበደረው 10000 ዶላር ከሆነ 10000 ነው የሚመልስለት 10000 ዶላሩ ሰርቷል የሚል ከሆነ ደግሞ የሰራው ምን ያህል እንደሆነ ለንግድ አይደለም የሰጠው ቀርዘን ሐሰን ነው ነግዶ የትርፍ ጋራ አይደለም ቀርደን ሐሰን እስከሆነ ድረስ ይወሰደውን ነው እንግዲህ ቀርደን ሐሰን በዚህ መልኩ ነው የመጣው በሸሪዓው ጥቅምን ከፈለገበት ደግሞ كل قرض جرى منفعه فهو ربا ስለዚህ አበዳሪው ጭማሬ መጠየቅ አይችልም ተበዳሪው ግን ጨምሮ ቢከፍለው خير ሰራ ነው የሚባለው ማድረግም ተገቢ ነው ነብዩ ሰለላሁ ዐለይሂ ወሰለም خيركم خيركم احسنكم قضاء ያሉበት ሐዲስ አለ او كلاما هذا معناه كان انت تدقسوا مالت شي كفل طول عينت اكفافل يميكفل نو لراساتهم تجماري يادرغو يكفلوا باچو اغاطانيوچ አሉ تجماري اندي كفلو كتيقى ربا نه يتيقو حقو አይደለም ምክንያቱም የሰጠው 10000 ነው 10000 ነው የሚሰጠው تجماري ሳይጠይቅ ግን ሰውየው ጨምሮ ቢከፍለው خير ነው የሰራው ማድረጉም ተገቢ ነው እንደ ቀድሞ ነው የታሸርጣ ጎባ ያስቀምጠው ማለት ነው خير እንግዲህ የደረሱኝ ጥያቄዎች ከሞላ ጎደል እንግዲህ በተረዳሁት መልኩ መልሻለሁ واخر دعوانا ان الحمد لله رب العالمين العالمين والصلاة والسلام على رسول الله صلى الله عليه وسلم ومن اظلم ممن منع مساجد الله ومن اظلم من نو بدلني ايلا ايلا احد اظلم مالتنا بفصم اندزي هينت بدلنيا يلا كيتينياو يبلطا مما منعك كلكلو سو يبلطا مساجد الله يا اللهن مسجدوچ يا اللهن بيتوچ ككلكل سو يبلطا منن ككلكل ان يذكر اندي وصاباچو فيها بنسو بوستاچو اسمه يسو يجيتاچن سمو اندي وصاباچو ككلكل سو يبلطا ማንንም የለም አጠቃላይ የአላህ ታላቅነት ቁርአን ማንበብ ሶላት መስገድ ዳዕዋ የመሳሰሉት ሁሉ አብረው ይካተታሉ ማለት ነው እነዚህን ነገሮች እንዳይደረጉ በመስጂዱ ውስጥ ከከለከለ ሰው የበለጠ ማንንም በደለኛ የለም ደግሞም ወሰዓ የሮጠ የተቻኮለ في خرابها انا لمدرك لمراقوت ሁለት ትርጉም አለው አንደኛ በማፍረስ ወይም በመዝጋት ማለት ነው ከናካቴው ያንን ያላህ ቤት ያፈርሰዋል ወይንም ደግሞ ይዘጋዋል ማለት ነው አገልግሎት እንዳይሰጥ ካልሆነም ደግሞ ኦና ማድረግ ሲባል ሙእሚኖችን እንዳይገቡ በመከልከል ቤቱ አገልግሎት ይሰጣል ነገር ግን ሙእሚኖች ገብተው እንዳይገለገሉበት ቤቱን ለማራቆት ከቸኮለ ከተራወጠ ሰው የበለጠ ማንም በዳይ የለም ኡላኢክ እንደዚህ አይነት በደለኞች ما كان لهم أي ما ينبغي لهم لأن رسوبة في الصماء يقباتشهم أن يدخلوها لقباتشهم النزيهن يا الله هم بيتوش لما زقاتنا لما فرس يا الله سمن داي وسابت قرآن داي كرابت لما قد يمين كساكس وسابوش لقباتشهم وتملسوا لقباتشهم أي قبام إلا خائفين كل من يفرق هنا بستكر በፍርሃት ማለት ነው ቅጣት ይመጣብናል ይላሉ ፈርተው ካልሆነ በስተቀር መግባትን አይገባቸውም ለሁም في الدنيا خزي ለነሱ በዚህ ዱንያ ላይ ውርደት አላቸው የበታችነት ዝቅተኝነት አላቸው ወለሁም አሁንም ለነሱ አላቸው في الآخرة በመጨረሻው ዓለም ደግሞ عذاب عظيم ታላቅ የሆነ ቅጣት ይጠብቃቸዋል ይሄን ያደረጉ ሰዎች ይላሉ يا الله هم بيت سووش ان دا يماروبت انقفات كموهن الله يتبك با الله بيت وسط سووش دينات شون ان دا يمارو صلاتات شون ان دا يسجدو قرآن ان دا يقرو يا الله انسم ان دا يوسو انقفات ميهونو سووش هلو إهي آيات ملكتات شوار سووش مؤمنوش قبتو ان دا يمارو ميان قدو كوهن وهابيينه ان دينه يالو مسجد قبته دينهن ان دا تمار كاق قدو ወይም ያንን መስጂድ እንደዚሁ ጎጥ ነው ያሉ የሚያዘጉ ከሆነ ወይንም ደግሞ የሚያስፈርሱ ከሆነ አንቀጹ ሁሉንም የሚመለከታቸው አለ ማለት ነው ወሊላሂ አልመሽሪቁ ወልመግሪብ መስራቁም ምዕራቡም ያአላህ ነው የፀሐይ መውጫም ሆነ የፀሐይ መግቢያ መስራቅና ምዕራቡ ያአላህ ነው አጣጫዎች ሁሉ ጌታና ባለቤት الله نونا فأينما تولوا له وديتم بالتازورو يعني في وقت السلام لتنا بصلاة وقت لي وديتم ما زوراتشو بالتسجدو ففم بزا سفر علي وجه الله يا الله في تاي قبلة الله يا الله قبلة الله صحيح نوم لتنا وديتم زوراتشو بالتسجدو بزوراتشو بتبكول هلو يجيتان قبلة تاقين يالاتشو لمن؟ አቅጣጫዎች ሁሉ የርሱ ናቸው ምንም የታዘዝነው ወደ ካዕባ ዞሮ መስገድ ቢሆንም ወደ ካዕባ ዞሮ ለመስገድ ማያመች ሁኔታ በተፈጠረበት ጊዜ ግን በገራልን መልኩ ወደ የትም አቅጣጫ ዞረን ብንሰግድ የጌታችን ቂብላ አለ በዛ አቅጣጫ صحیح ነው ነገር ግን ወደ ካዕባ ዞረን መስገድ በቻልንበት ወቅት ላይ فثم وجه الله بلن ወደ ፈለግነው አቅጣጫ መዞር አይፈቀድልንም ومن حيث خرجت فولي وجهك شطر المسجد الحرام እንደተባለው ወደ መስጂድ الحرام አቅጣጫ ብቻ ነው ማዞር ያለብን ይሄ ያልተመቸበት ሁኔታ ግን ሲፈጠር ማለትም የቂብላ ዳይሬክሽንን ማወቅ ማንችልበት ሁኔታ ሲፈጠር ወይም ደግሞ የቂብላ ዳይሬክሽንን አውቀን የምንጓጓዝበት ሁኔታ ወደ ቂብላ ዞሮ ለመስገድ የማያመቸው ነው ከተገኘ ባመቸው መልኩ መስገድ ነው ያአላህ ቂብላ ይቻላል ግን ሱና ሰላት ላይ ግን ከሆነ ምንም ቂብላ ቢታወቅም በመጓጓዣ በግመል ላይ ሆኖ በፈረስ ላይ ሆኖ የሚጓሰው ወደ ፈለገችው አቅጣጫ ብትዞር መስገድ ይችላል ሲሐረም ብቻ ወደ ቂብላ ዞሮ ይሐረም ነው ከዛ በኋላ ሰው ወደ ፈለገችው አቅጣጫ ብትሽከረከር መስገድ ይችላል ፈርድ ከሆነ ግን አይበቃለትም ማውረድ አለበት ግዴታ ከመጓጓዣው ላይ ወርዶ መኪናም ከሆነ አቁሞ ወደ ቂብላ ዞሮ መስገድ አለበት ነው ይሄ ካመቸው ነው ሱና ግን ቢያመቸውም በሚያሐርምበት ሰዓት ብቻ ይሐርም እንጂ ከዛ በኋላ መጓጓዣው ወደ ፈለገችበት ቦታ ነው ጣሊቡ ስለሚችል ሰው እኮ ነው አሁን ያወራሁት ስለማይችል ሰውማ በቻለው አቅጣጫ እኮ ነው የሚሰግደው ቂብላው እንደዛውም ቆሞ መስገድ ካልቻለ ተቀምጦ ነው የሚሰግደው ሱና ላይ ግን እየቻለም ነው ጥያቄው እየቻለም ነው ሱና ሶላት ላይ እኔ ለምሳሌ ፈረስ አለኝ እየተጓዝኩ ነው ፈርድ ሶላት ወቅት ደረሰ ምን አደርጋለሁ ፈረሴን አቁሜ ከግንድ ጋር አስሬ ወርጄ ወደ ቂብላ ዞሬ በስነ ስርዓት ነው መስገድ የምችለው አይቻለም እዛው ፈረስ ላይ ሆኖ መስገድ ፈርድ ነውና ከዛ ሱናዬን መስገድ ፈለኩ እየሄድኩ ለስገድ አልኩኝ ፈራሴ ላይ ወጣለሁ ወደ ቂብላ ዞርና ሐርማለሁ ከዛ ፈራሷ ወደ ፈለገች አቅጣጫ ተሽከርከረ እኔ ሰላቴን ዘውኝ ጨርሳለሁ ግዴታ መሬት ወረድና ስገድ አልባልም ነው ገብቷቸዋል አሁን ይሄ ከመቻል ጋራ ነው ካለመቻል ጋራማ ቂብላውም መቆሙም ይሄው በዚህ አንቀጽ መሰረት ተፈቅዶልናል ነው ግልጽ የሆነ ይመስለኛል እና فأينما تولوا وديتم ማዙራችሁ بتسجدوا فثم وجه الله የጌታችሁ ፊት ወይም ቂብላው በዛው ነው ያለው ان الله واسع الله ችሮታ ወራህመቱ እጅግ በጣም የሰፋ ነው ለባሮቹ عليم በባሮቹ ሁኔታ ደግሞ አዋቂ ነው ምንም ከሱ የሚሸሸግ ነገር የለምና አይደል وقالوا ايهودች ክርስቲያኖች እንዲሁም ሙሽሪኮች አሉ اتخذ الله ولدا الله لجني ازالو قدا والقدر الله قدا والقدر ጌታችን አምላካችን አላህ በዚህ አያት ላይ ይሄን የማህይመነት ንግግራቸውን እየተቃወማቸው ድርጊታቸውን እያወገዛቸው ነው አላህ ልጅን ያዘአሉ ሱብሃነህ ከዚህ አይነት የጎዶሎ ባህሪ ጥራት ይገባው ይላል አይ አይሁዶችና ክርስቲያኖች ለማለት የፈለጉት ልጅ ብለው ሲናገሩ አገልጋይ ለማለት ፈልገው ነው እንጂ አላህ ወለደ ወይ እንዲሆነ ለማለት አይደለም ስትል ቀዳወል ቀበር አንድ ነገር ማሰብ አለበት እዚህ ቦታ ላይ እየተቃወመ ያለው እንዳንተ አይነት ቢጤ ሰው ሳይሆን የሰዎች ሁሉ ጌታ የሆነው አላህ ነው በእነሱን ይያና ፍላጎት ካንተ የበለጠ አላህ አዋቂ ነው ድርጊታቸው የኩፍር ንግግር መሆኑን እየገለጸ የሚቃወመው ጌታ አላህ እንጂ አስተያየት ሰጪ ሰው አይደለም ሰውማ ከሆነ ሰውየው ስላልገባው ነው ስላልተረዳ ነው እንላለን ውስጣቸውን የሚያውቀው አላህ ነው የሚነግረን ዛሬ እኛ ፊት መጥተው ሌላ ነገር ቢናገሩም ማለት ነው ስለዚህም አላህ ልጅን ያዘ ወለደ አሉ እነማን አይሁዶች ዑዘይርን ክርስቲያኖች ዒሳን አረብ ሙሽሪኮች ደግሞ መላእክታን ማለት ነው ሱብሃነህ ከእንደዚህ አይነት የጉድለት ባህሪ ጥራት ይገባው ለአላህ ልጅን መያዝ ጉድለት ነው ስለዚህ አላህ ደግሞ ከጉድለት ባህሪ ጥራት ይገባው በል ይልቁኑ ይላል ለሁ ለርሱ ነው ሁሉም ነገር እነሱ እንደሚሉት አይደለም يرسو نو ما في السماوات والارض كل من في السماوات والارض معناته نو بسماي بمدر يالله كله بتقلا الله يا الله نبرت نو كلهم يرسو نبرتوچ ناتچو ስለዚህ الله ልጅ ያስፈልገው كلهم ባሪያዎቹ ናቸው وكل له قانيتون كلهم ደሞ ለርሱ ታዛዦች ናቸው በተዛዙ ስር የተገሩ ናቸው በሱ አስተናባሪነት እየኖሩ ነው ያሉት ማለት ነው እስቲ አንዴ ጠብቁ በር ልዝጋ በተዛዙ ስር የተገሩ ናቸው ታዛዦች ናቸው ከቀዳወል ቀጥሮ ከሱ አስተናባሪነት በፍጹም ሊወጡ አይችሉም ይላል بديع السماوات والارض سماتنا مدرن يا لبيت اي فطارينا يلال بديع مالت على غير مثال سبق مالت نو قداما يهونه فورم سايملكت منم عينت امسايا ساينوراچو براسو طببنا براسو اوقات سماينا مدرن يا لبيت اي اسغنيه نو مالت نو امسايا يلاچو بنتن امسايا پروفورما تسباسبو كنتنا غير ميمساسل ميبال نغير يلم يا الله سرا كله አምሳያ የሌለው ነው واذا قضى امرا عند النجر دمو مهونن كوسنا ይላል عند النجر እንዲገኝ ከፈለገ فانما يقول له لرسكو يميلو كون كون ማለት ብቻ ነው فيكون ወዲያውኑ ይሆናል ሁን ይለዋል እዚያው ይሆናል ሁን እንዳለው ይገኛል በዚህ ችሎታው ማስገኘት የሚችል ጌታ ነው وقال الذين لا يعلمون ان ذا يما يوقتم مالو ከመጽሐፉ ሰዎች የሆኑ አህሉል ኪታቦች ለነብያችን አለይሂ ሰላቱ ወሰላም ምን አሉ የማያውቁ መሐየማኖች ለውላ ይከልሙናላህ ለምን አላህ ያናግረንም ኖሯልን እውነት አንተ መልእክተኛው ከሆንክ ቀጥታ ጌታ አላህ መጥቶ ይሄ መልእክተኛዬ ነውና ተከተሉት ብሎ ለምን ያናግረንም አው ወይንም ታቲና አያ የሆነ ተአምር ወይ ምልክት ለምን አትመጣለንም ብዙ ለነብይነታቸው ብዙ ተአምር ታይቷል ግን እነሱ አሁን የሚፈልጉት የራሳቸው የግል ምልክት አላቸው እኛ በምን ጠይቀው መልኩ ለምን ተአምራት መጣም ነው ይሄ ሁሉ ምንድነው ለመቃወም ነው ለማመን ፈልገው ያነሱት ጥያቄ አይደለም ጌታችንም ምን አለ كذلك ልክ እንደዚሁ ይላል የነሱ አይነቱን ንግግር قال الذين من قبلهم كنسوا بفيت ينبروتم يموسى حزبوتم بلاوال لملكتኛቸው تشابهات قلوبهم ልቦቻቸው ተመሳሰለች በምን በክህደት በጥመትና በአመጽኝነት ልቦቻቸው ተመሳሰለች قد بينا الآيات አንቀጾችን ግንኛ አብራርተናል ገልጸናል لقوم يوقنون ማረጋገጥ ለሚፈልጉ ሰዎች ጥም እርግጠኛ መሆን ለሚፈልጉት አንቀጻችንን አብራርተናል ኢና አርሰልናከ ቢልሐቅ አንተን እንደሆነ በእውነት ነው የላክነ በግልጽ ማስረጃዎች ነብይነትህ ሊያሳይ በሚችል መልኩ አድርሰናል ልከናል በሽረን ላመኑ ሰዎች በጀነት አብሳሪ ወነዚራ ለካዱ ሰዎች ደግሞ በጀሃነም አስጠንቃቂ አድርገን ነው የላክነ ولا تسأل كذي وجه تتطيقم تطياقي اتونم انا اصحاب الجحيم سلا اسات غواردوج بانتا لامنم برو يكادسو نغي يقيام كن كاسات بيقطا سلا نسو انت تطياقي ايدلهم ابصرحال استنققها ليلا زي لاين عمر استاذ يقوموت بقطر 120 جمرو بقطايو الله يغنانين ولوال ان شاء الله ድምጻችን ይሰማ ሮቢ ላይ ጽፈ ነበር ቅድም የነጫችሁ ዛሬ ምን ነው እጃችሁ አጠረ አላወጣችሁ ማን ነው በደለኛ ወይም ከሱ የበለጠ በደለኛ የለም ሚም መንዓ ከከለከለ ሰው የበለጠ በደለኛ የለም መሳጅድ አላህ ያ አላህም ቤት ከከለከለ ሰው የበለጠ በደለኛ የለም አይ ዝከረ فيها اسمه በሱ ቤት ውስጥ የሱ ስም እንዳይወሰ ከከለከለ ሰው የበለጠ በደለኛ የለም ወሰዓ في خرابها እሷንም ለማዘጋት ወይም ዝክሩ እንዳይነሳ ከተንቀሳቀሰ ሰው የበለጠ በደለኛ የለም اولئك الناس ما كان لهم يللاچوم ወይም አይገባይቸውም ما كان لهم يللاچوم ان يدخلوها እንዲገባት አይገባቸውም الا خائفين يفروا هنا وانجي لهم في الدنيا للنسو بدنيا لا يعللاتشو خزيون موارد ولهم في الآخرة للنسو بآخرة يعللاتشو عذاب قطعات عظيم تلك هنا قطعات سامامي هنا قطعات ولله المشرق لا الله نو صحي موجع والمغرب مغبعهم بسوان بالنسو مستيا بالنسو محاكل مستيا لو يسو نو فأينما تولو وليتم بالزورو فثم بزا وزوراتو بالأقطاعة وجه الله يا الله قبل الله إن الله الله كو واسع سفينو مهرتهم خيراتهم سفينو عليم أواقيمنو وقال اتخذ الله الله يازا آلو ولدا لجن يازا آلو سبحانه تراك القبو لسو بل له لسونو يلقونم لسونو ما في السماوات بسماي وسط ያለ ነገር والارض بمدرب بسماياتنا بمدرب وسط ያለ ነገር ሁሉ የሱ ነው كل له قانتون كلهم ለሱ ታዛዦች ናቸው بديو السماوات سماين ያዝገኘ የሆነ والارض مدرنم واذا قضى امرا عند النبي بفرد ጊዜ فانما يقول له ለሱ ይለዋል كن هن لوال فيكون كذابي هنا يا لو نظر وقال الذين إنن يهالوا لا يعلمون يما يوقف جاهلوش قالوا لو لا يكلمنا الله الله ለምንድን ነው ማያናገረን አንተ መላእክት ማያናገረን ቀጥታ አንተ መላእክተኛ መሆኑ አው ታአቲና አያ ወይም አንድ ሙዕጂዛ ተአምር ለምን አይመጣልንም አንተ ማተኛ ለመሆኑ የሚያስረዳ ከዛልከ ልክ እንደነዚህን ሰዎች قال الذين اننا بلوال من قبلهم كنسوا في تنبروا السوج مثل قولهم لكن إهين القلب بلوال تشابهت قلوبهم لباتشوة محسلة بكهدت قد بينا الآيات قد بينا أبرارتنا الآيات آيات من دلنا برارو تعمرونا وينقذنا يا لعزيقا تأمراتنا قد بينا الآيات تأمراتنا أبرار تنار لقومي يوقنون لما يرقاقضوا سوك قد أوضحنا الآيات الذين صدقون جازنا أوكي إنا أرسلناك إنا أنكز أدبينا الآيات أن قطوشن أبرارتنا لقوم يوقنون لم يرقاقض أهزموك إنا أرسلناك إنا لكنهال بالحق بتهك اللي هنا لكنهال بشيرا أبساري ستون ونذيرا أستنقاكم ولا تسألوا أتتأيكم عن أصحاب الجهيم كأسات قادوك أنتن بكهدو سووك لا أتتأيكم أنت ማብሰርና ማስተንገቅ ነው ስራ ነው እጽሃል ኩት ነገር ካለ ወመጀመራ አያት እስኪ ይቀር ነገር ካለ አቡ ያሱ ማይክ ያሰላሙ አለይኩም ወራህመቱላሂ ወበረካቱ አኩም الله خير الجزاء السلام عليكم ورحمه الله وبركاته الله يجمر اللي بيعي ጥሩ ነው ያፈሰርኩ السلام عليكم ورحمة الله أنا لم تكتعتلني سبيه أنا مثلون عيل الفسر أعوذ بالله من الشيطان الرجيم ومن أظلم من نبدأ ممن منع مساجد الله من نبدأ يلم ومن أظلم منه بدأ يلم ممن منع የከለከለ ሰው በላይ مساجد الله يا اللهم مسجدوت ان يذكر فيها اسمه يا الله اسموچ بسوست እንዳይመጎሶ የከለከለ ሰው በላይ ባዳ የለም ይላል القران وسعى عندهم مروطو وعندهم مشكلو في خرابها مسكيلون لياطفا وين دمو ليازغا وين دمو وسطو اند وسطو ذكر الله ذكر اند يذكر كم يادر بيسو بلاي مانم بدا يلم لا اولئك الناس ما كانوا ادلهم لهم للناس ما كانوا يلاتهم لهم للناس ما كانوا مالت ادلهم لهم ለነሱ አንገድኹሉሃ መግባት የለባቸው ወደ መስጊዱስ መግባት የለባቸው ኢላ ኻኢፊን ይፈሩ ከሆነ ነው እንጂ አይገቡም ማለት ነው ወደ መስጊድ አይገቡም ኢላ ኻኢፊና ይፈሩ ከሆነ ነው እንጂ ይላል ለሁም ለነሱ አለላቸው في الدنيا دنيا ላይ ትዝዩን وردت ولهم انهم الله في الاخره اخره لا عذاب عظيم تعلق هنا عذاب يطبقاتهم معناتنا ولله المشرق والمغرب مشرقهم هنا مغربو كلهم يا الله نو عذاب ميلون ترجمه تعلق هنا عذاب الككو اوكي ولهم للناس الله في الاخره اخره لولتنا بيت مالتنا عذابون كتات الله عظيم تالك كتات الله وين دمو إسات تطبقات مالتنا ولله المشرق والمغرب مسراكم هنا مقراب لأللهم يا اللهنا فأينما تولوا يتم ودو يتم بتملسوا فسمى وجه الله اللهم تاقن يوتا اللاتشو إيه لك بلانا بتملسوا مالات أينما تولوا أينما تولوا بيت أينما يتم بهون تولوا بت وفي تاتشو متازورو مالاتو ودكي بلا متازورو أينما يتم تولوا بتازورو فثم وجه الله اللهم تاقن يوتا اللاتشو الله بيتم አለ ቤትም ብትማ ወደ ቤትም ብታዘሩ አላህ ታገኛላችሁ ወይም ደሞ አለ ማለት ነው ቂብላ ይሆናል ሰላት ውስጥ ማለት ነው ኢንላላህ አላህ ዋሲኡን አሊም ኢንላላህ አላህ ዋሲኡን የሰፊ አሊም አዋቂ ነው ማለት ነው ሰፊውና አዋቂ ዋሲኡን ማለት وقتو يسفى عليم اواكي نو مالتنو وقتو يسفى نو مالتنو كفتا وقتو يسفى نو مالتنو الله وقالوا اتخذوا الله وقالوا آلوا اتخذوا الله الله يازي آلوا ولدا الله لجي يازي آلوا واسع ملون رحمة بالتدرقو اوكي واسع الرحمة مالتنو رحمة يسفى ونيتاكنهم يمياه قالين جزاك الله استاذ ان الله الله مالتنا واسع رحمته يسفى عليم اواقي كان اواقي نو مالتنا اوكي وقال اتخذ وقالوا قالوا اتخذ الله الله يجعل ولدا لذي يجعل نصارى ويهود يهودكم سبحانه قرات الجبو بل له لسو ما في السماوات والارض بمريتين بسماءين بمدرين بسماءين يالله لهلو لسونو يفطرو يسونو ليج كمايات ترات الجباو بل له لسو الله ما في السماوات والارض يا الله بسماءنا مدير محل يالله بسماءين هنا بمدير يسونو هلو مالتنا كل له قانتون كلهم لسو قانتو هلوم لسو يمسكروا البطال قانتون من دنجي استاذ قانتون ميلون لسو يمسكروا البطال لنو هلوم له قانتون اي مطيعون تازاجوش ناتشي هلوم لسو كلوم له هلوم لسو قانتون تازاجوش ناتشو مالتنو بديء السماوات الله بديء السماوات والارض مريتنم سماينم بدون اي شمالتن بدون سبب يجمر وين دمو يفطر معناتنو واذا قضى عند نجر سفرت امرا عند نجر سفر سفرد معناتنو فانما يقول يلوان له لسو يفطرون نجر وين دمو የሚያስገኘውን ነገር ኩን ሁኒ ያኩን ሆኖ ይገኛል ማለት ነው وقال الذين اننا قالوا لا يعلمون لما يقوت اننا يمالقوت الله وين دم الله سرا يمالقوت يهود نصارى قالوا لولا نكلمنا الله الله لم نسعنا غيرنا بلو رسولن طيبكو يا رسول الله لمن الله سآن ناقرنن أو تأتينا آية وين دمو يهون تامراتن أي لكلنن كذلك اندزيوم قال الذين اندزيوم اندالو من قبلهم كالصوبة فيت ينبرو أزحابوش اندالو صوت مالتن وين دمو موسى የሞሳ የተላከበት ኢሳዳዝም እንዳሉ ማለት ነው ሁላችሁም እንዳሉ አሉ ምስለ ቃውልህም እነኚህ እንዳሉ እነሱም ብለዋል ተሻ ምስለ ቃውልህም እንደዚሁ እንዳሉ ምስለ እንዳሉ ቃውልህም እንዳሉ ማለት ነው ተሻባሃት አስመሰለቻቸው ቁሉብሁም ልቦቻቸው ማለት ነው። ቀድ በያና አላት ቀድ በርግጥም በያና ገለጽንላቸው አልአያት ተአምራት ሊቀውምን ይውቅኑ የሚፈሩትን ሰዎችን እንደዚሁም አያቶች ገለጽናቸው ማለት ነው። እና አርሰልናከ ያ ረሱላላ እኛ እኮ ያ ሙሐመድ ላክንህ ብልሐቅ በእርግጥ ላክንህ በሺረን ልታስበስር በሺረን ለብስራት ነው ላክንህ ወናዚረን ከአዛብ ደግሞ ልትከላከል ይሄ የረሱል ባህሪ ስሞቻችሁ የረሱል ባህሪ ስም ማለት ነው። ወላ ቱሰአሉ አትጠይቅ አን አስሃብ ልጀሂም የጀሃነም ጓዶቹን ولا تسأل تطيق عن أصحاب الجحيم يجهنم قادوتون أتطيق أجو معنى والله أعلم بالمراده أنا هم يكون علنا يسمى تشوتين بارك الله فيكم قلبا سليم قتل أستاذي جزاك الله بالجنة الفردوس بارك الله فيكم هلاتشو يسمى تشوتين يتقلنا الله أرجلين السلام عليكم ورحمة الله وبركاته.